በፊት ስማኒ ጌታ ኢየሱስ አቶ ቀራንዮ ላይ እጥላት ወቅቶ በጎቹን አድኗል ነፍሱ ለሞት ስቶ እንዲህ ያለ ፍቅር የት ይገኛል ከቶ የት ይገኛል ከቶ የት ይገኛል ከቶ መልካም እረኛ ስለ በጎቹ ነፍሱን ያኖራ በእርሱ የሚገባ በእርሱም የሚሰማራ ለዘ